ሳምንት ኢትዮጵያን ዚስ ዊክ ድረገጽ ከWWW KFCD 990 AM ጋር በመተባበር ዞተር ሁድ ከ6:15 እስከ 6:45 በኢስተርን ታይም ለ30 ደቂቃ የሚያቀርበው የሬዲዮ መርሃ ግብር ነው። አዝናኝ ጽሑፎች፣ ዝግጅቶችና አስተያየቶች እንዲሁም ማህበራዊ ኑሯችንን የምዳስባቸው ዝግጅቶች ይቀርባሉ። ጨማሪም ከታወቁ የኪነ ጥበብ ሰዎች ደራሲያንና ገጣሚያን ወይም ሳሊያን እንዲሁም በተለያየ የሙያ መልክ ለሀገራቸውና ለወገናቸው መልካም ተግባር ያቀረቡትን ኢትዮጵያውያንን በማፈላለግ ልምዳቸውንና ስራዎቻቸውን በቃለ ምልልስ እናቀርባለን። በቀጥታ ዞትር ሁድ በWWW KFCD 990 AM ከ6:15 እስከ 6:45 በኢስተርን ታይም ወይንም ከ5:15 እስከ 5:45 በሴንትራል ታይም የሚተላለፍ ሲሆን በዚህ ሰዓት ፕሮግራማችንን መከታተል ያልቻላችሁ አድማጮች በድረገጻችን ውስጥ www.ethiopianthisweek.com እና በፌስቡክ አድራሻችን በመግባት ፕሮግራማችንን ልታገኙአቸው እንደምትችሉ እንገልጽላችኋለን። ለመርዳትና ስፖንሰር ለማድረግ እንዲሁም የድርጅታችሁን ማስተዋወቂያዎች የልደት ቀኖች አኒቨርሰሪ ለማስተላለፍ ወይንም ከዌብሳይታችን የምትፈልጉትን እቃ ለማዘዝ የምትፈልጉ አድማጮች ድረገጻችን ውስጥ በመግባት ኮንታክት አስ በሚለው በቀጥታ መልእክት ብትልኩልን ወይም ደግሞ በስልክ ቁጥር 2146411685 በመደወል መልእክት አስቀምጡልን፣ ይደርሰናል። ስላስተያየታችሁም እናመሰግናለን። ሰውየው ሆስፒታል ሄዶ ዶክተሩን ዶክተር ሰውነቴን ሊያመኛል ምንም ጤነት አይሰማኝም ይለዋል። ዶክተሩም እስኪ ምን ካ ነው የሚያመህ ሲል ይጠይቃል። ሰውየው በጣቱ እያንዳንዱን የሰውነት ክፍሎቹን እየነካ የነካው ቦታ በሙሉ እንደሚያመው ነገረው። ዶክተሩ መረመረውና ወንድም ሰውነትን የምትነካካበት ጣት ተሰብሯል አሉ። ዝግጅታችንን በዚህ ቀን ልጀምርን እንደምሰነበታችሁ የተከበራችሁ አድማጮች ሳምንቱ መልካምና የፍቅር ሳምንት ለነበር ተስፋ በማድረግ የዛሬ መራክብራችንን እንጀምራለን። ወደ ዋናው የዝግጅታችን አንኳ ከመልፋችን በፊት በኦንላይን መደብራችን ሰሞኑን ስለደረሱ መጽሐፍት እናስተዋውቃችሁና መጽሐፍቶቹን ለማዘዝ ከፈለጋችሁ በድረገጻችን አድራሻ በመጠቀም ኦርደር ብታደርጉን ወይንም በ2146411685 ደውላችሁ መልእክት ብታስቀምጡልን የምንልክላችሁ መሆናችንን በአክብሮት እናሳውቃለን። በጋዜጠኛ ገነት አየለ የጻፈውና የሌተና ኮሎኔል መንግስቱ ኃይለማርያም ትዝታዎችን ወይንም ሜሞይር የያዘ መጽሐፍ ኦንላይን መደብራችን ውስጥ ይገኛል። ይህ መጽሐፍ ያላካተታቸው ጉዳዮች የሉም ማለት ይቻላል። በብዙዎች አስተያየት መጽሐፉ ከመጀመሪያው የኮሎኔሉ ማስታወሻ ይልቅ ፈታ ያለና ብዙ እውነታዎችን ጠለቅ አድርጎ ያስረዳል። በዚህ ማስታወሻ ውስጥ ስለ ጃንሆይ የመጨረሻዎቹ ሰዓታት፣ ስለ መጨረሻው የሸንኮ ስብሰባ፣ ኮሎኔሉ የተሰማቸው ስሜት፣ ስለ ሴዳር ሴንጎር፣ ስለ ሲያድ ባሬ፣ ስለ ጁልየስ ኔሬሪ፣ ስለ ካዳፊ፣ ስለ ተስፋዬ ወልደስላሴ፣ ስለ አረጋዊ በርሄ፣ ስለ ሻለቃ ዳዊት ወልደ ጊዮርጊስ፣ ስለ ፖል ሄንዝ፣ ስለ ሮበርት ሙጋቤ፣ ስለ እንዳልካቸው መኮንንና ስማቸው የተደበቀላቸው በቁጥር የተገለጹ በርካታ የደርግ ከፍተኛ ባለስልጣኖች ጋር የተደረገ ውይይት አሁን የቀረበበት መጽሐፍ ነው። አድማጮች እዚህ ውስጥ ያልቀረበ ነገር ቢኖር የኔ ታሪክ ብቻ ነው ብለው እስከምትከምቱ ድረስ መጽሐፉ ሊያደርሶት ይችላል። ይህን መጽሐፍ ለመግዛትና ለማንበብ ከፈለጉ በዌብሳይት አድራሻችን www.ethiopianthisweek.com በመግባት ኮንታክት አስ በሚለው አድራሻችን ፍላጎቶን ይግለጹልን ወይንም በስልክ ቁጥር 2146411685 በመደወል መልእክት ያስቀምጡልን። በአድራሻው ደውለን እናገኙታለን። ሌሎች ተጨማሪ መጽሐፍትና በኦንላይን መደብራችን ላይ የሚገኙ ጠቃሚ ነገሮችንም ጊዜ እንደፈቀደልን አለፍ አለፍ እያለን እናስተዋውቃለን። ባለፈው ሳምንት ወደ ጀመርነው ከታዋቂው የመድረክ አርቲስት ፍቃዱ ተክለማርያም ጋር ወዳደረግነው ውይይት ከመሄዳችን በፊት እጅን ቆየት ያለች ሙዚቃ ልጋብዛችሁ። በፓውል ሪቨር ኤንድ ዘ ራይደርስ የሚጫወቱት ቸሮኪ ፒፕል የሚለው ሙዚቃ ነው። ከሙዚቃ በኋላ መለሳለሁ። Took away our ways of life, the tomahawk and the bowie knife. Took away our native tongue, taught their English to our young. Someday when they've learned ሰዎችን ተስፋ ማድረግ ባለው ሳምንት ወደ አቆምነው ውይይት እንሄዳለን። ሳምንት አርቲስት ፍቃዱ ተክለማርያም እንዴት ወደ ኪነጥበብ ዓለም እንደመጣ እንዲሁም ደግሞ ከነማን ጋር መጀመሪያ መድረክ ላይ እንደሰራ ዝግጅቶቹን ነበር ሲያወቀን የነበረው። የዛሬው ደግሞ ቀጥሎ ይቀርባል አድማጮች። አው እንግዲህ ስናየው ረጅም ጊዜ ነው። በርግጥ ግን ያው በዚህ ጊዜ ውስጥ እርግጠኛ ነኝ ብዙ አስቂኝም አሳዛኝም አጋጣሚዎች ይኖራሉ። እና በተለይ አሁን ያሉ አንተ በጣም የታወቀበት ምን በፊትም ተታወቀለህ ግን አሁንም ደግሞ የታወቀበት የገመና ፊልም አለ። ከዛ በፊትም የሰራቸው ብዙ ተውኔቶች አሉና እንደው በዚህ ጊዜያት ውስጥ አሳዛኝም አስቂኝም የምትላቸው ሲገጥመች ይኖርሃልና እስኪ አንዳንዱን ብታካፍለን አድማጫችንም አድናቂዎችም ወዳጆችም መስማት ይፈልጋሉ። እስኪ እንደው ማትረሳቸው ገጠመኞችን በዚህ አጋጣሚ ብትነግረን ደስ ይለኛል። ብዙ ወጀም እኛ ብቻ የዚህ ሙያ ሰዎች ሳንሆን በህይወት በማንኛውም ሰው ህይወት ውስጥ ብዙ አሳዛኝም አስደሳችም ገጠመኞች ይኖራሉ። ትክክል። እና እኔ በዚህ ረገድ ገጠመኝ እንደ ዝም ብሎ ትዝ የሚለኝ ከአሳዛኝ ጀምር ብጀምር ቴዎድሮስ ቲያትርን በሚጫወትበት ጊዜ ቴዎድሮስ ቲያትር በጣም ብዙ ጉልበት ይጠይቀኝ ነበረ። በመድረክ ላይ የማፈሰው ብዙ ጉልበት ነበረ፣ ብዙ ኃይል እጠቀም ነበረ። መድረክ ላይ ራሱ ቆይታዬ ከሁለት ተኩል እስከ ሶስት ሰዓት ተኩል ያህል ይሆናል። እና በዛ ላይ ደግሞ የጋሽ ጸጋዬ ሎሬት ጸጋዬ ገብረ መድህን ድርሰት ነው። በጣም ደስ በሚል ሁኔታ ነው የጻፈው፣ ቆንጆ ነው የጻፈው። እኔ በጣም ተመችቶኝ ነበረ። እና ብዙ ጊዜ የጋሽ ጸጋዬ ተውኔቶች ይመቹኛል። ብዙዎች ደግሞ የሰራኋቸው ብዙዎቹን ተውኔቶቹን ተጫውቻለሁ። እና እዛ ላይ ቴዎድሮስ ላይ በሚጫወትበት ጊዜ ከጊዜ በኋላ ነው እንግዲህ እኔ ራሴን አላውቀውም ስጫወት ብዙ ጊዜ ደክሞኝ መጨረሻ ነው ድካሜን የማውቀው። በቃ ድክ ስቀመጥ የሌለ ድካም ነው መጥቶ በቃ በጣም እንደደከመኝ የማውቀው መጨረሻ ላይ ነው ማለት ሳርፍ። ግን በየመሀሉ አውቀዋለሁ። ግን ሞሽን ላይ ስለሆንኩ ቴንሽን ስላለ ያን ጊዜ በቃ የመድረኩን እንትን ነው የምታካሂደው የምትሰራው የምትጫወተው። ነገሩ ደግሞ ሳይበላሽ ብዙም ችግር ሳይኖረው ቀጥታ ለተመልካች እንዲቀርብ የምታደርገው ጥረት አለ። በዛ ላይ ደግሞ የቴዎድሮስ ታሪክ ነው እና የቴዎድሮስ ታሪክ ደግሞ ቀልድ የለም እና ያ ነገር በጣም አውቴንቲክ እንዲሆን ተአማኒ እንዲሆን ለማድረግ በጣም ጥረት ታደርጋለህ ካራክተር ውስጥ ገብተህ። እኔ ደግሞ የቴዎድሮስን ታሪክ እወደዋለሁ፣ እሳቸውን ታሪክ እወደዋለሁ እና እሳቸውን ሆኜ መጫወት ማለት ለእኔ ትልቅ ክብርና ኩራት ነው። ለዛ መመረጥ በጣም ትልቅ ነገር ነው እና ያንን ግዴታዬን እየተወጣሁ ሳለሁ በመሀል አላውቀውም እንደ አጋጣሚ ሁለት ጸጉር ነው የማደርገው። በመጀመሪያ አንድ ጸጉር አደርግ ነበረ። ምን አንድ ሽሩባውን ብቻ ነበር የምጠቀመው። ሽሩባቸውን ለማስመሰል ሽሩባ እያረኩ ነበር የምጠቀመው። በኋለኛው ከነገስኩ በኋላ ትነት ጊዜ የራሴ ጸጉር ነበረችኝ። እንዳሁን ሳይሆን እሷን እየገጣጠምኩ ከወዲም ከግራም ክፍል እያመጣኋት አፍሮ ታረጋት ነበር። ደልቤ አፍሮ ታረጋት ነበር ማለት ነው። አፍሮ አረጋትና እሷን ስጠቀም በኋላ አለቀች። እሷ ስታልቅ የግድ ጎፈሬ ተገዛልኝ። እሱ ጎፈሬ ዊግ እያረኩ ሁለት ዊግ እያረኩ ራሴ እንዴት እንደሚሞቅ አስብና እንደገና ጠጉሪት እና ከሶስት ሰዓት በላይ እዛ በሁለት ጠጉር እያሸኩት ስቀመጥ እንግዲህ ላቡ ምኑ በጣም ነበረ። አሁን እሱን አድርጌ ሹሩባይን አድርጌ ሁለት የሚቀጥለውን የመጨረሻውን አካባቢ እየተጫወቱ ሳለሁ በጣም በተለይ እቴጌ ተዋበች ከሞቱ በኋላ ካሳ ማለት አፄ ቴዎድሮስ ሚስታቸው ተዋበች ከሞተች በኋላ ማለት ነው። አንቺ ብል ይቀለኛል። እኔ ትክክል ማለት በጣም ስታቀርብ ሰው እንደዛ ነው ማለት ነው። ልክ ነው ልክ ነው። ሰዋበች ከሞተች በኋላ ማለት ብዙ ነገሮች እየተበላሹ ከመጡ በኋላ ማለት የቴዎድሮስ የተፈጠረ ሁኔታ የነበረ ሲል ላይ ሆኜ ነው እኔ ጨዋታውን እየተጫወቱ ሳለው ድንገት በአንገቴ በኩል ዝም ብሎ የሚበላኝ ነገር ይፈጠራል። እንደሚፈስ ነገር ያለ መሰለኝ። በኋላ ቀስ ያልኩና በሹሩባዬ መሀል እጄን ሰደድ አድርጌ ነካስ አደረገው። ከጆሮዬ የሚፈስ ፈሳሽ ነበር ለካ። ለካ የጆሮዬ ታምቡር ፐርፎሬት አድርጎ ተበስቶ ከውስጡ ተጎርቶ ለካ በጆሮዬ በኩል ቢፈስ ፈሳሽ ነበረ ቢፈስብኝ እና በጣም በጣም ደነገጥኩ። እኔ ከዛ በፊት አልገጠመኝም። ጆሮዬን እርግጥ የሚሰማኝ ጊዜ ነበረ እና አሁን በጣም ብሶ እንግዲህ ጆሮዬ መፍሰስ ጀመረ እና እንዴት ነው የሚጫወተው? ከዛ በኋላ በጣም ደነገጥኩ። ወደ አንገቴ ወርዷል ፈሳሹ እና ስለበላኝ ነው የመብላት ስሜት ስለሰማኝ ነው ያሻሸሁት የነካሁት። ከዛ በኋላ ትስል ልክ ትርኢቱ አልቆ እንግዲህ ብደነግጥም በችየው ተጨረስኩ እንደምንም እና ትርኢቱ አልቆ ሳየው ጆሮዬ አሞኛል። በኋላ ምርመራ ሳደርግ ጆሮዬ እንትን ብሎ አጥንቱ ሁሉ ተጎድቷል የሚል ነገር አጥንቱ ሁሉ ተጎድቷል የሚል ነገር ከሐኪም ተነገረኝ እና በቃ ምንም ማድረግ አልቻልኩም። ወደ እንትን በቃ ደነገጥኩ። በቃ አሁን መታከም ሲታይ ውጭ ሄጄ መታከም ነው እንጂ እዚህ ሕክምና እዚህ ያለው ሕክምና ሊረዳኝ አልቻለም። ወደ ውጭ ይልኮሃል ወይ ተብዬ ቦርድ እንትን ተጽፎ ምን ብሎ ምን ብሎ በሱም ፕሮሰስ ሁሉ እንትን አድርጌ ምን ብዬ በጣም ነው እንግዲህ። ከዛ በኋላ እንደምንም ብዙ ችግሮች መሀል ገጥመውኛል፣ የሚያሳዝኑ ነገሮች። እሱን መዘርዘር ባያስፈልግም እስኪ ጀርመን ሀገር እንደምንም እድል አገኘሁ እና ጂዲአር ያኔ በወቅቱ ጂዲአር እንግዲህ በዛው የጎረቤት ሀገር የወዳጅ ሀገር ልክ ነው። እሱ ሀገር ተመረጠ እና ወደዛ ሄጄ እንድታክም ተደረገ። ጥሩ ሕክምና ተደረገልኝ። ኦፕራሲዮን ሆንኩ። ይሄንን አሳዛኝ ገጠመኝ አስታውሳለሁ። ያኔ እንግዲህ ምንድን ነው ሽጉጥ አካባቢ የምተኩሰው አለ መጨረሻ ላይ እንደ ቴዎድሮስ ራሳቸውን እንደሚገሉ ማለት ነው። አዎ እንደሚገሉ መጨረሻ ላይ ሽጉጣቸውን ጠጥተው ስለሚሞቱ በአፌ በኩል ሳይሆን በግንባሬ በኩል በዚህ በኩል በቀኝ በጆሮዬ በላይ በኩል ተኩስ ነበረ እና ያለምንም እንትን ነው የምተኩሰው። ያለምንም ስስ ለራሴ ሳልጠቀቅ ነው የምተኩሰው እና አንዳንዴ ያቃጥለኛል የምተኩሰው ነገር እሳቱ ግልጭ ሲል ምናምን እና የእውነት ነው የሚመስለው። ተሽከርክሬ እዛች የተዘጋኝ የትወና ቦታዬ የምወድቅባት ቦታ አለች፣ ሮስትረም አለች። እሷ ላይ ልክ ቦታውን አብጋግቼ ወድቃለሁ እና እሱን ተኩሼ ነው የምሞተው እና ያንን ብዙ ጊዜ አደርግ ነበር እና ከዛ የመጣ ኢፌክት ነው ወይም ከዛም እሱም ኢፌክት ነበረው ለህመሜ ለጆሮዬ ህመም እሱም ነበረው አስተዋጽኦ አለው። እንግዲህ ከልጅነቴም ትንሽ የሚሰማኝ ነገር ነበር ያን ጊዜ። ከዛ ደግሞ ትቶኝ ነበረ፣ ግን ያባባሰው የቲያትሩ ሁኔታ ነበር እና በዚህንን ገጠመኝ አስታውሳለሁ። ሌላ እዛው ቴዎድሮስ ቲያትር ላይ እስከዛ ሳልወጣ እንግዲህ ይሄ ዘና የሚያደርግም ነው ሳዘንም ሳሻገር መጨረሻ ሽጉጣቸውን ሊጠጡ ሲሉ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ ያለው የሳት ሰደድ አያውቅም ክንዴ እንደሚያነድ ይሉና አወጡና ሊመቱ ራሳቸው ሊመታሉ ይወድቃሉ። እኔ አወጣውና እንደዛ አልኩና ልክ ስስበው ትሪገሩን ቀላ የለውም ቃለ እኔ ልወድቅ እኮ ደርሻለሁ የጨረስ ፕሮሰስን ስለጨረሰ ከዛ በኋላ እንደገና ተመልቼ አንዴ ብደግምም እንደገና ቃለ ከዛ በኋላ በቃ ቀስ አልኩና እንደገና እየሳብኩ እንደገና ተረጋግቼ እንግዲህ ይህን ሞሜንት አስበው እንዴት አይነት አስቸጋሪ እንደሚሆን መጨረሻ ሰዓት ነው፣ ክላይማክስ ነው። መጨረሻ ላይ አባቴ በጥይት የሚገለኝ ቦታ አለ። አሁን በሞት በመገዳደል ነገር ነው ገጠመኝ ነው የጀመርኩትና አሁን ማውራው ስለዚህ ነገር ነው። አዎ መጨረሻ ላይ አባቴ በድንገት ያወጣና ሊያዙ ሊከበል ተከበው በተከበቡበት በተያዙበት ቢባል ድንገት ያወጣና ጦሰኛ ጦሰኛ ልጅ ብሎ ይመታኛል። እኔ እወድቃለሁ እና እዛ ላይ አባቴ ሊመታኝ ጥይት አውጥቶ እኔ ሌላ ሁኔታ ላይ ሆኜ የመተኮሻው ጊዜ አለፈብኝ። እንዲ አይመታኝም ና የተኩሱ ብያርበው ስፔት ብላለ ምን ሆኖ አንድ ያርፍ ድንገት ሳየው ለካ እሱም እንደኔ ቴዎድሮስ ላይ በኋላ ዘመን እንደገጠመኝ ወድቆበታል። ወይ ካቦርቱ ኪስ ውስጥ ጥይቱ ማለት ነው ሽጉጡ ሽጉጡ ኤርፖርት ሽጉጥ ነው። እሱም ነው የምትጠብሰው የነበረው እና እሷ ደግሞ ወንድ ባህሪ ነበራት። ያው ብዙ ጊዜ ስለምንጠቀምበት አሮጌ የሚሆንና በኋላ ፍቄ ይቅርታ አንድ ጊዜ ላቋርጥህና ምናልባት ስልኩ ሊቋረጥብኝ ይችላል ካቆምንበት እንቀጥላለን ከተዘጋ መልሼ ደውላለሁ እንደው ላስታውስ ብዬ ነው እስከሚያልቅ ድረስ መቀጠል እንችላለን ምልክት እየሰጠኝ ስለሆነ ነው ምንም አይደለም በጣም ቆንጆ ውይይት እያደረግን ነው ምንም በጣም ደስ የሚል ውይይት እያደረግን ነው እና ምንም ጊዜ እየወሰድክ አይደለም እንደው ላስታውስ ብዬ ነው እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.kfcd990am ዩስትሪም ላይ በመግባት እንዲሁም ደግሞ www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንበት ይያልን እንሰናበታለን። Nobody ever loves me like she do me. Yes, she do me. Yes, she does. And if somebody loves me like she do me. Yes, she do me. Yes, she does. Goes on.